السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين. أما بعد، إيه يا لتسنيو رجب سمنت عند شارات متو سلاسة سدست كفل أسرى سدست يفضل الإسلام تمهرتنا. قال المؤلف رحمه الله تعالى: باب قول الله تعالى: فأقم وجهك للدين حنيفا فطرة الله التي فطر الناس عليها. شيخ رحمه الله تعالى بلفوت بابوت يبيد عن أدقن ينتنا كبيد عام التنكك اندال لبن اندزيه دقمو بيد عن مدافر كسفكس كإسلام لياوتا اندميشل يمياسايو بابوت جن كاسكم متوقو هلا بزيه بابي دقمو دين لاي يمزناتن انقب قابينات اندزيه دقمو اسلمنا يسول جو تولو سيفترو عبراتشو يميفتر هايمانوت سلمهونونا دين لاي عدس نقروشن كمفتر متنكك اندال لبن يمياسايو يقرآننا يحديث تكسوشن يميتكسو بتن باب اسكم توال. باب قول الله تعالى: فأقم وجهك، فيتهننا ملوسونتهن أزور كتا درقهم أقوم للدين لله سبحانه وتعالى حيمانوت لدين الإسلام لتوحيد حنيفا ككنتو منتو تشلو زر بمالت فطرة الله التي فطر الناس عليها الجقر لله مستت لبنا فيتهن ملو وملود الله ما زور إسلاما مياز الله سبحانه وتعالى يسول جوشن سيفتراتشو عبراتشو يفترو نقرن لا تبديل لخلق الله من مي الله سبحانه وتعالى أفتادر ما كي يرايشل ذلك الدين القيم تككل نيو دينم يهنو ولكن أكثر الناس لا يعلمون أفزنيوش يسول جوش آياكم من جيل الله سبحانه وتعالى سورة الروم ثلاثة نيو آيانو. الله سبحانه وتعالى بزيه آية نبي محمد صلى الله عليه وسلم يمكر سيهن قرآن يوردو لمن لو يسولج كم هون وانزار هلون من ملكت مكرن شيخو يهن يوني قرآن آية عند بابا درقو ياسكمتوت يزيهني قرآن آية معنون لما برارات بزيه زورة يتبالو أثروش لمتكسنا كزيه قرآن آية تياجهونو حديث وچن بمتكس يزيه چن آية ملكت ما برارات فلقون. فأقم وجهك فلو مالت فيتهن ودى الله أزور مالسيهن قلزو تفسير يتفلق بيت سراهن بمولو لالله ترد تادرق مالت فيتهن ودى الله ما زور مالت الجقر مستت مالت سران لالله سبحانه وتعالى بچات الرد تمالرق مالت بلى من أسلم وجهه لله وهو محسن فله أجره عند ربه عندما لو مالت في تهن لالله سبحانه وتعالى ست مالت راسهن كشركات را مالت في تون ودى الله زورال مالت لبوم ودى الله زورال الله يزون التازز عليك لك لون يكلك لان مالت. فأقم وجهك للدين سنل بالله سبحانه وتعالى ما ننم حتى قرر أنزه دقمو رسول صلى الله عليه وسلم تكتل مالت نزه لتشرطوش كتموالو با الله ما ننم كالاق قاران دسو يميسرو ملكام سراه اللو لالله بتشابلو ميسراك هون أنزه دقمو سراون سي سرام نبي صلى الله عليه وسلم بسروت ملكو يميفزم يميتقبر كهون كشركم كبدعام مترات شل لزيه الله سبحانه وتعالى فأقم وجهك للدين بلو نبي محمد مكروات شوال أمتون مكروع الله سبحانه وتعالى يعززه دين ليس أنا مالتنا بالله لا إيمان مننم أتقار مالتنا اللهم ببتشن ينتقزو ملكام سرا وچنم سوم صلاة ليل وچنم لا الله بتشابله سرا مالتنا هي توحيدنا مالتنا جلال. فأقم وجهك للدين حنيفة الله سبحانه وتعالى لمرد الله هيمانوت لدين الإسلام الجقره انست حنيفا ككنتو إمنتو تشلو زر بمالت كباطل هلو راك بلوحشو دينون الله سبحانه وتعالى قيم بلوته حنيف بلوته ፊጥራ ብሎታል። ቀይም ነው ዲናችን፣ የተስተካከለ ዲን ነው። ድንበር ማለፍም የለበትም፣ ማግራራትንም አይቀበልም። እንደዚሁ ደግሞ ፊጥረተ ላህ አለቲ ፈጠረ ናሰ ዓለይሃ ብሎ እያንዳንዱ የሰው ልጅ ሲፈጠር እስልምናን የሚቀበል ሃይማኖት፣ እስልምናን የሚቀበል አእምሮ ይዞ ነው የሚፈጠረው። እንደ ተፈጠረ ዝም ቢባልም የእስልምናን ህግ የሚቀበል ሆኖ እናገኘዋለን። ፍጥረት አላህ አለቲ ፈጠረ ናሰ ዓለይሃ፣ እያንዳንዱ የሰው ልጅ ሲወለድ አላህ ስብሓነ ወተዓላ የሰው ልጅን ሲፈጥረው ዲን አልእስላምን የሚቀበል አእምሮ አስይዞ ፈጥሮታል። ነቢ ስ ላ ሰለም ቡኻሪ ባስተላለፉት ሐዲት እንደተናገሩት ኩሉ መውሉድን ዩውለዱ ዓላ ልፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ሁሉም ሕፃን ሲወለድ ንጹሕ አእምሮ ይዞ ነው የሚወለደው። ጌታውን የሚያቅ ጌታውን በብቸኝነት የሚገዛ ሆኖ ነው የተወለደው። ነገር ግን ፈአበዋሁ ዩሀውዳኒሂ፣ አባት እናቱ አይሁድ እምነት ተከታይ ከሆኑ እሱንም አይሁድ ያደርጉታል፣ ክርስቲያን ከሆኑም ክርስቲያን ያደርጉታል፣ እሳት አምላኪ ከሆነም እሳት አምላኪ ያደርጉታል፣ ሙስሊም ከሆኑ ሙስሊም ያደርጉታል አላሉም ነቢ ሰለላሁ ዐለይሂ ወሰለም። ሲፈጠርም ሙስሊም ነውና፣ ለዚህም ነው ክርስቲያኖች ዘንድ ሕፃናት ሲወለዱ ቤተ ክርስቲያን እየወሰዱ የሚያስጠምቋቸው አስሉ ሙስሊም ሆነው ስለሚወለዱ ማለት ነው። አላህን ምስተዓን። ከዚያ አላህ ሱብሓነሁ ወተዓላ በዚህ አያ ፊጥረተ ላህ አለቲ ፈጠረ ናሰ ዓለይሃ፣ የአላህን ዲን ያዝ፣ ስራህን በሙሉ ለአላህ ጥረት አድርግ፣ ፊትህንም ወደ አላህ ፊትህንም ልብህንም ወደ አላህ አዙር። እነሆ ይህ አላህ የሰው ልጆችን የፈጠረበት የሆነው ሃይማኖት ነው ብሏል። አዲስ መጤ አይደለም። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡ ዲን አይደለም። ሕፃን ሲወለድ ሙስሊም ሆኖ ይወለዳል። ወላጆች ወደ ራሳቸው መጥፎ እምነት ባይወስዱት አላህን ሱብሓነሁ ወተዓላ በብቸኝነት የሚገዛ ሆኖ ከዚህም ወላጆች ልጆቻቸውን ማሳደግ በተመለከተ ያለባቸውን ከባድ ኃላፊነት እንረዳለን። ላ ተብዲለ ሊኸልቂላህ ይላል አያው ቀጥሎ። የአላህን ስብሓንሁ ወተዓላ አፈጣጠር ማንም መቀየር አይችልም። አላህ የሰው ልጅን ሲፈጥረው ሁሌም ሙስሊም አድርጎ ነው የሚፈጥረው። ማንም ደግሞ አንድ ሕፃን ሲወለድ ከእስልምና ውጪ ያለን ሃይማኖት የሚቀበል አእምሮ ይዞ እንዲፈጠር ማድረግ ማንም አይችልም። ከተፈጠረ በኋላ ግን ፍጡሩን መቀየር ሊችሉ ይችላል። አፈጣጠሩን ግን ማንም መቀየር አይችልም። እያንዳንዱ የሰው ልጅ ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ሙስሊም ሆኖ እንዳይፈጠር ማድረግ እችላለሁ የሚል ማንም የለም። ከዛ በኋላ ግን መኽሉቁን ሊቀይሩት ይችላል። ላ ተብዲለ ሊኸልቂላህ የአላህን ስብሓነሁ ወተዓላ አፈጣጠር፣ ሰው ልጆች የሚፈጥርበትን አፈጣጠር ማንም ሊቀይረው አይችልም። በሌላ መልኩ እፈጥራለሁ፣ ሌላ አእምሮ ይዞ፣ ሌላ አስተሳሰብ፣ ሌላ ዲን ይዞ እንዲፈጠር አደርጋለሁ ማለት ማንም አይችልም። ነገር ግን ከተፈጠረ በኋላ መኽሉቁን ሊቀይሩት ይችላል። ኸልቅና መኽሉቅ ይለያያል። ኸልቅ አፈጣጠሩን፣ መኽሉቅ የተፈጠረውን ከተፈጠረ በኋላ ሊቀይሩት ይችላሉ። ቅድም እንደጠቀስነው ሕፃናትን ቤተክርስቲያን እየወሰዱ የማጥመቅ ስራ የሚሰሩትም ነሁ ከእስልምናቸው ለማውጣት ወደ ኩፍር ለማስገባት። ልክ ነቢ ሰለላሁ ዐለይሂ ወሰለም ከመተል ልበሂመቴ ቱንቲጁ ልበሂመተ ሀል ተራ ፊሃ ጀድዓ፣ እንስሳት በሚወልዱበት ጊዜ በግ በሚወልድበት ጊዜ ጆሮ የተሰነጠቀ ሆኖ አይወለድም። ከተወለደ በኋላ ነው ከእምነትም ይሁን ከተለያየ ነገር በመነሳት የእንስሳትን ጆሮ የሚሰነጥቁት። እነሆ ሕፃናትም ሲወለዱ ንጹህ ሆነው ይወለዳሉ። ንጹህ አስተሳሰብ፣ እስልምናን የሚቀበል አእምሮ ይዘው ይወለዳሉ። አባት እናቶቻቸው አስተሳሰባቸውን፣ ዲናቸውን ይቀይሩባቸዋል። ዛሊከ አዲኑ ልቀይም፣ ቀናውና ትክክለኛው ሃይማኖትም ይህ ነው፣ እስልምና ነው። አላህን በብቸኝነት መገዛት ነው። ጥመት ያሌለበት ድብቅና ምስጢር የሚባል ነገር ያሌለበት ዲን ነው። ሆኖም ሳለ ግን ወላኪነ አክተር ናስ ላ ያዕለሙ፣ አብዛኞቹ የሰው ልጆች ሐቁን አያውቁትም። ትክክለኛው ሃይማኖት የቱ እንደሆነ ጠንቅቀው አያውቁም። ስህተት ላይ ይወድቃሉ፣ ከአላህ መንገድም ይወጣሉ ብሏል። አክተር ናስ ከሚለው አገላለጽ አንድ መረዳት ያለብን ነገር አለ። ሐቅ በብዛት አይለካም። ብዙዎቹ ይሄን አካሄድ ይሄዳሉ፣ ብዙዎቹ ይሄን እምነት ይከተላሉና ትክክለኛው ይሄ ነው አይባልም። ሐቅ በብዛት ሊለካ አይገባም። وقليل من عبادي الشكر والنا الله سبحانه وتعالى وقوله تعالى إلن يوم بزي زوري اللو يا الله سبحانه وتعالى قال ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون ووصى بها إبراهيم أدار آلو مكروا بنيه لجوتشاتشون ويعقوب اندزه يعقوب أدار آلو مكروا لجوتشاتشون من بلو يا بني لجوتشي إن الله اصطفى لكم الدين الله سبحانه وتعالى تككلن يهونا هايمانوت مرد الله شهالنا فلا تموتن أن تموتوا إلا وأنتم مسلمون أنت مسلموت هنا تشونجيه أن تموتوا بلو إبراهيم يعقوب لجوتشاتشون مكروا إبراهيم عليه السلام تاواكيو تالاكونا أنقفاو نبيناتشو إسماعيل إسحاق أباتناتشو إسماعيل نبيينو إسحاق نبيينو أباتاتشو إبراهيم نبيناتشو إنه نبي إبراهيم لجوتشاتشون مسلم هنا تشونجين داتموتو سأنو حق لا إبلواتشو متغل أنزه يا إبراهيم يلج لجي هنا ويعقوب لجوتشون إن يوسف إن بنيامين مسلم هنو بتشام سايفون مسلم هنو الله مرد الله تشودين نو الزالايم مسكلة موتاتشو درس سنو بلو مكرواتشو نهو اللهم ببشعين نتجزو بالله ماننم مننم أتاقارو بلو نبياتي مكرو نبر بقزاو نتبتشام سايفون اسكلة موتاتشو درس وصية بلو مالت نزازي مالتنو يسو لج لموتكا بابي سيل ለወዳጆቹ ለልጆቹ ለቤተሰቦቹ የሚያስተላልፈው ምክር ነው ንብረተንም የተመለከተ ምክር ሊሆን ይችላል ወይም መልእክት ሊሆን ይችላል ዲንንም የተመለከተ መልእክትና ወሲያ ሊሆን ይችላል በፍቅህ አነጋገር ወሲያ ከተባለ የሰው ልጅ ሲሞት ንብረቱን ልጆቹን በተመለከተ መናገር ነው ከዚህ ጎን ለጎን ልጆቹን ቤተሰቦቹን አላህን ፈሩ ዲን ላይ ቀጥበሉ ብሎ ሊመክር ይገባዋል ልጆቼን አደራ ንብረቴን እንዲያድርጉ ብቻ ብሎ ሊያበቃ ይገባውም ሲሞት ሲናዘዝ አላህን ፈሩ ብሎ ቤተሰቦቹን ሊመክር ይገባዋል በተለይ በተለይ ባለነበት በፊትና ጊዜ ይሄ ነገር ለበል ይባል ይገባዋል አባት ሲሞት ወላጆች ሲሞቱ ታረሙት ላይ ሆነው ልጆቻቸውን አላህን ፈሩ ዲናቸውን ጠብቁ አደራ ሊሉ ይገባቸዋል እነሆ ነብዩላህ ኢብራሂም يعقوب عليهم السلام لجوتشي هوي الله سبحانه وتعالى دين مردو الله تشوهل مسلمو تشوناتشونجي اتموتو ان الله اصطفى لكم الدين توحيدا مردو الله تشوهل اسلمنا مردو الله تشوهل نبيوج لجوتشاتشون لليلوج ارايا عندي هونو ليو مكر يلقسواتشون يا نبي لجناتشو كمان نم يلق حق لا يلزنو يقباتشون ለሌሎችም ጥሩ አርአያ ሊሆኑ ይገባቸዋል ነው አላህ ተውሂድን መርጦላችኋል እሱም በብቸኝነት እንድትገዙ አደራ ብሏችኋል ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ ዲን እስላም ላይ ጸንታችሁ እንጂ እንዳትሞቱ ብሏል በዚህም ዲን ላይ መጽናት እንዳለብን ኸይር ስራ ላይ መበርታት እንዳለብን ከዲን ጋር የሚጻረሩ ነገሮችን ከማድረግ መራቅና መጠንቀቅ እንዳለብን እንረዳል የሰው ልጅ በህይወት እስካለ ድረስ የተለያዩ ፈተናዎች ሊገጥሙት ይችላል ከመስመር የሚወጡ ነገሮች ሊመጡበት ይችላሉ በራሱ ሊተማመን አይገባውም ዋናው ይፈጻሜ ማማር ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም ሆኖ መቆየት ተልቅ ነገር ነው ከሱ የበለጠ ተልቁና ዋናው አንገብጋቢው ሙስሊም ሆኖ መሞት ነው እስላም ማለት ዚጋ እጅግን ለአላህ መስጠት በአላህ ምንንም አለማጋራት አምልኮን በሙሉ ለአላህ ማድረግ ማለት ሁሉም ነቢያት ይጣሩ የነበረው ወደዚህ ነው ነሆ ኢብራሂምም ያዕቆብም سورة البقرة 132 آية لي قال له مسارت ما تنو فلا تموتن إلا وأنتم مسلمون نبي إبراهيم عليه السلام رجوتشون مسلموتشن ديهونو أسلمنا لا يمن ديسانو الزوال يعقوب من دزيه خاتماتشن من ديامر ترث للنادر قبان مسلم هونو منورو تلقنا كرنا يبلد أقن لياسا سبن من قبا والزوز أنتوما موسن العبرة بالخواتيم وأنو ناتلقو يفزامي ما مارنون ፍጻሜያችን እንደያመር የሚያደርጉ መልካም ስራዎች አሉ። ሰበቡን ማድረስ ኻቲመቱል ሐሰና ጥሩ ኻቲማ እንዲኖረን የሚያደርጉ ኸይር ስራዎችን ማብዛት፣ መጥፎ ኻቲማ እንዲኖረን የሚያደርጉ መጥፎ ስራዎችን ማራቅ ይኖርብን። ወቀውሉሁ ተዓላ ቀጥለውም ምን ይላሉ ሼኹ? ሌላው እዚህ ላይ የሚጠቀሱ የቁርአን አያ ثم اوحينا اليك ان اتبع ملة ابراهيم حنيفا وما كان من المشركين. الله سبحانه وتعالى سورة النحل سل نبي ابراهيم بزو قال بهالا ان ابراهيم كان امه قانتا لله حنيفا ولم يكن من المشركين. ابراهيم اللهم بتام يميتازز قن مري نبره ارايا نبره كمشركوچن بفصم ان نبره الله يزدونم نعمه ውለታ ጸጋ የሚያመሰግን ነበረ። አላህ መረጠው ወደ ቀናው መንገድም መራው ካለ በኋላ አላህ ምን አለ? ثم اوحينا اليك انت نبي محمد ሆይ ወደ አንተ መልእክት አስተላለፈን انتبع ملة ابراهيم የኢብራሂምን ጎዳና ተከተል የሚል መልእክት ወደ አንተ አስተላለፈን حنيفا ከውሸት ከከንቱ እምነት ወደ ቀናው መንገድ ዘንበል ያልከ ሆነ وما كان من المشركين ابراهيم بفزم ከአጋሪዎች ከሙሽሪኮች አልነበረም ከነሱ የተለየ አካሄድ ነበር የሚሄደው ብሏል አላህ ሱብሓነሁ ወተዓላ። እነ ኢብራሂም ካነ ኡመተን ቃኒተን ኡማ ብሎ ማለት ዜጋ መሪ ማለት ነው፣ አርአያ ማለት ነው። ኡማ የምን የተለየ ትርጉም አለው? ኡማ ማለት ህዝብ ማለት ነው። ኡማ ማለት ዲን ማለት ነው። ኡማ ማለት መሪ ማለት ነው። እዚህ ጋር የተፈለገው እነ ኢብራሂም ካነ ኡመተን ቃኒተን ሊላህ አላህን ስብሓነሁ ወተዓላ ሁሌ የሚገዛ ሁሌ አላህን የሚታዘዝ ቁኑት ማለት አልሙዳወመቱ ዓላ ጣዓቲላህ ኸይር ስራ ላይ መዘውተር ማለት ነው። ሐኒፈን ወደ አላህ ስብሓነሁ ወተዓላ ጥቅል ብሎ የተመለሰ ነበር። ከአላህ ውጭ ያለን ነገር ሁሉ ቸላ ብሎ አላህን ብቻ የሚፈልግ አላህን ብቻ የሚገዛ ሰው ነበረ። ወለም የኩን ሚነል ሙሽሪኪን በፍጹም ከሙሽሪኮች አልነበረም። ከሙሽሪኮች የጠራ የራቀ ነበረ። ወአዕተዚሉኩም አባቱንም በጊዜው ያሉ ሰዎችንም ርቃችኋለሁ ብለው ለአላህ ብለው ከሀገራቸው የተሰደዱ ለዲናቸው ለተውሂድ ብለው ለእምነታቸው ብለው እሳት ላይ የተወረወሩ ሰው ናቸው። አለይሂ ወዓላ ነቢይና አፍደሉ ሰላቲ ወሰላም። ነቢዩን ሰለላሁ ዐለይሂ ወሰለም የኢብራሂምን ማዕረግ የኢብራሂምን ትልቅነት ከነገራቸው በኋላ አውሐይና ኢለይከ አንተቢዕ ሚለተ ኢብራሂም ወደ አንተ መልእክት ያስተላልፈናል የኢብራሂምን መንገድ ተከተል የሚል መልእክት። የኢብራሂም መንገድ ማለት ዲን አልእስላም ተውሂድ ነው፣ የሁሉም ነቢያት እምነት የነበረው ማለት ነው። አላህን በብቸኝነት መገዛት፣ በእሱ ላይ ማንንም ምንንም አለማጋራት። ነስአሉላህ ቢመኒሂ ወከረሚሂ አን ዩሕየና ሙስሊሚን ወየተወፋና ሙስሊሚን ወየሕሹረና መዐ ነቢይና ወስዲቂን ወሽሁዳኢ ወሷሊሒን ኢነሁ ዐላ ኩሊ ሸይኢን ቀዲር وبالإجابة جدير وصلى الله وسلم وبارك على عبده ورسوله محمد. إذا رأي درساتنا فزيها بقال. والسلام عليكم ورحمة الله وبركاته.